ولا تعزموا عقدة النكاح حتى يبلغ الكتاب أجله. إنا يا الله سبحانه وتعالى إلا تكتروا اسكم يفتصمنا اسكم يتكال للدرس نكاحون بكتتا قابتشاون لما فتصم وساني عطا درقوينا مالا تنقري بمشاكوال للا سون دايك أرمو بنكاح باعتيا ولا إيالج وداونو نكاحون أسراد لهن يبرو مقرات أي كباهم مالتا. وَأَلَمُوا وَقُوا أَنَّ اللَّهَ يَعْلَمُ مَا فِي أَنفُسِكُمْ الله سبحانه وتعالى بقهاتي يمتن كساك قصتم بالشاسايوان بنفس الشاكة وستي اللون حساب مسايكر ياكبتنا البلاتشو تردو إن الله يكالك لون نقر بلباتشو لما يدفرنكوا كاتباتشو فالله زندن دم يستيقناو مالتنا فاهدرو إنا ينوكاتشو تتنككوت. وَأَلَمُوا وَقُوا أَنَّ اللَّهَ غَفُورٌ حَلِيمٌ የምትችሉትን ያለ ከተጠነቀቃችሁና ከመጥፎው ከራቃችሁ አላህ ምሕረተ ሰፊና እንደገና ደግሞ በጥቅቅን ጥፋቶች ሳቢያ ወዳውኑ ቅጣት የማይወርድ ታጋሽ መሆኑን እወቁ ይላል። لا جناح عليكم ان طلقتم النساء ما لم تمسوهن او تفرضوا لهن فريضة ومتعوهن على الموسع قدره وعلى المقتر قدره متاعا بالمعروف حقا على المحسنين وإن طلقتموهن من قبل أن تمسوهن وقد فرضتم لهن فريضة فنصف ما فرضتم إلا أن يعفون أو يعفو الذي بيده عقدة النكاح وأن تعفوا أقرب للتقوى ولا تنسوا الفضل بينكم إن الله بما تعملون بصير. لا جناح عليكم من طلقتم النساء ما لم تمسوهن سيتوچن كمگناኘታچو بفيت انداگباچو وداونو بمتفسوبت گزي وانجل يلباچوم بمفتاتاچو يلال يمتفسوبت بقي مكنيات اسكال درس گدي مگناኘታለبا ايبالم عند سولت دار بلو يتچاچال يگابال እንደ ተጋቡ ገና ከግንኝ በፊት ለመከተል የማያችል ከባድ ችግር ካጋጠመ ወዳውኑ ለመፍታት ወንጀል የሚያስከትል መስዋዕት እንዳትቸገሩ አው ተፍሪዱ ለሁን ፈሪዳ ወይም ደግሞ የሚከፈለውን የመጣ ገንዘብ ተመወሰናችሁን በፊት ትዳሩ የመፍረስ ሁኔታ ካመጣ ብትለቋቸው ወንጀል የለባችሁም ይላል። እና የዛ ጊዜ ለሴቶች ምን መደረግ አለበት ስለሚለው ግን ወመጥዑሁና ሴቶችን በፈታቹ በመታሰናበቱ ጊዜ አስደስቷቸው አለልሙሲዒ ቀደሩሁ ሀብታም ባለጸጋ በሆነው ሰውዬ ላይ በማስደስቱ ረገድ አቅሙ የሚፈቅደውን ነገር ማድረግ ይገባዋል። እንደ ሀብታምነቱ ደስ የሚል ገንዘብም ሆነ ወይም አልባሳት ሊሰጣት ይገባዋል ማለት ነው ደረጃው በሚመጥነው መልክ። وعلى المكتري بشكرينيهم زند دقمو قدره اقمو يمي فقدهون ياهل ملقتنا ما تدستين وربتان حبتهم من ده حبتهم النتو دهم اند ده النتو باللو اقم يچن انقدها سيت اتنابتو بمشيني قزية بنت زنبرو باقو الجوان سايوان يوانا نگر عذرقو اتدستو ملاقات لبتلا متا عمد المعروف انا بهقاو انا بتلمدو ملك سوچ يميار قلاتشو النگر ያለምንም መታሳትና መዳዳት መለገስ አለባችሁ ሐቀን አለል ሙህሲኒን ይሄን በበቆ አድራጊዎችና በአማኞች እንደ አላህ ግዴታ አድርጎታል። ማለትም እንግዲህ መህሩ ሳይጠራ ግንኙነቱን ሳይደረግ ከሆነ ትዳሩ የፈረሰው መህር መክፈል ግዴታ ይሆንበት ማለት ነው አልተጠቀመባትምና። ወይም ደግሞ ቢጠራ ኑሮ የተጠራውን ግማሽ ክፈል ይባል ነበር። ሁለቱም ካልሆነ በፍቃዱ ብቻ እሱ ራሱ ከሌላው ጋር ተማክሮ ይቺ ሴትዮ ትዳር አገኘው ይብላ ደስ ሲላት ወዳውኑ ደግሞ የመፍረስ ሁኔታ ሲከተል ሞራሉ አይነካል ማለት ነው። ስለዚህ በተለምዶ የሞራል ካሳ እንደሚባለው ችግሩ ነው እንጂ እንዳንከፋ ያደረገን እኔ ጠልቻ አይደለም። ስለዚህ አላህ አልሻው ማለት ነው ቅር አይበልሽ ምንም አይደለም በይህንም ያጅና ደግሞ አላህ ያለለት እንገናኝ ይሆናል በማለት መሸኘት ይኖርበታል እንጂ እንዱ ዝም ብሎ በባዶ እግሯ እንዳይመልሳት ማለት ነው። ምንም አይወጭብኝም ምንም ሂሳብ የለብኝም እሷም ደግሞ ዒዳ የለባትም ግንኙነት እስከሌለ ድረስ። ስለዚህ ዒዳ ከለም ምንም ይባልም ነገር አይኖርምና እንዱ ባዶጇን ሄዳ መጣች እንዳትባልና ሞራሏ እንዳይነካ ለሷ የሚያስደስታት ነገር ለመሆኑ ታዲያ እንዲህ አይነት ችግር ተፈጥሮ ከመለሳት ምን አደረገላት ይላል ወዳጅ ዘመድ። እግዚአ አይ እንዲህ አይነት ነገር አርጎላታል ከተባለ እንግዳውስ ቢሻው ይላል። እንዱ በነጻ ተመለሰይ ከተባለ ግን የሚያገኛቸው ሁሉ ብሶቷን የበለጠ ያጋግምባታልና እንደዛ እንዳይሆን ሀብታምም እንደ ሀብታምነቱ ደረጃውን ጠብቆ ደስ የሚያሰኝ ሞቅ ያለ ነገር ይስጥ ማለት ነው። ድህም ድሃም ከሆነ ደግሞ በአቅሙ ልክ አቅሙ የሚመጥነውን ነገር ያድርግለት። ይህንን ሳያደርግ መቅረት የለበትም። ሙሕሲን የተባለ ሰው ሁሉ ይሄ በአላህ ዘንዳ የተደነገገ ግዴታ መሆኑን አውቆ መፈጸም ይገባዋል ማለት ነው። وإن طلقتموهن من قبل أن تمسوهن አሁንም እነዚህን ያገባችኋቸውን ሴቶች ከመነካካት ወይም ከመገናኘታችሁ በፊት ከፈታችኋቸው وقد فرضتم لهن فريضة ግን ከቀድሞ የሚለየው እዚህ ላይ የሚከፈለውን ገንዘብ በውሳኔ ቆርጣችሁት ከሆነ ይሄን ያህል ከፍላለሁ ይመር ብላችሁ ከተነጋገራችሁ በኋላ ግን ከግንኙነት በፊት መለየት ቢፈጠር ፈኒሱ ማ ፈረጥቱም ይህ ጊዜ ቃል የተተገባው ወይም ቀደም ሲል ከወሰናችሁት ግማሹን መክፈል ይኖርባችኋል ይላል። እና እዚህ ላይ እንግዲህ ቃል ከተገባላት ሀቋ ሰብቷል ማለት ነው፣ ተረጋግጧል። ግን አሁን ሙሉ በሙሉ እንዳይከፈል ግንኙነት አልተደረገም። እሱ ያው በእሷ ልጠቀም ነው ብሎ ነበር ገንዘቡን የለገሰው። መጠቀሙ ከቀራ እሱም ደግሞ ባልተጠቀመበት ሙሉ በሙሉ ክፈል ቢባል እንዳይጎዳ፣ እሷም ደግሞ እንደ ፊተኛዋ ዝም ብለሽ ሂጂ ብትባል ቃል የተገባላትን ነገር እንደገና መቀማት እንዳይሆን ዘመርተ ሁለት ይሆናል። እሷም በግማሽ ትወሰናለች፣ እሱም ግማሽ ይቀነስለታል ይላል። አሁንም ሚዛናዊ በሆነ መልኩ ሁለቱም እንዳይጎዱ እያደረገ ነው። ኢላ ያፉን ይኸውም ደግሞ ይቅርታ ያላሉ እንደሆነ ነው። ሴቶች እኔ የምፈልገው ትዳሩን ነበረ እኔ ገንዘብ ዘርፌ መሄድ አይደለ አላማዬ ምን ያረግልኛል ብላ ኮርታ በይቅርታ ታለፈችው ግድ ክፈል አይባልም እሷ እስከተወችለት ድረስ ማለት ነው። አው ያፉ ወለዲ ቢየዲ ዑቅደቱ ኒካህ ወይም ደግሞ በእጁ የጋብቻው ፍጻሜ የሆነለት ሰውዬ ይቅርታ ቢያደርግ እንጂ ይላል። የእሷ ወኪል የሆነው ሰው አንዳንድ ሰው እንግዲህ ቤተሰቦች የራሳቸውን ክብር ይጠብቃሉ። ትዳሩ ካልሆነ እኛ የሰው ገንዘብ ያላግባብ ዘርፈን አንሄድም፣ የኔ ልጅ እንዲህ አይነት ስም አታወጣም፣ ገንዘቡን አፉ ብያለሁ ይላል ወኪሏ ወይም አባቷ ወንድሟ ማለት ነው። እንደዚህ ካሉ መልካም ነው። እርግጥም ያው ባልተጠቀምበት ነገር ቃል ገብተሃል ተብሎ እንጂ መክፈል አልነበረበትም። እና እነሱ ይቅርታ የሚያደርጉ ከሆኑ ሴትዮዋም ሆነ ወኪሏ ይቀርለታል ማለት ነው። ወይም በሌላ አባባል አሁን ያፉ ወለዲ ቢየዲህ ዑቅደቱ ኒካህ ማለት ባል ነው ራሱ ተብሏል። የኒካሁ ፍጻሜ በእጁ የሆነለት ማለት ባል ነው። ያው ኒካሁ በእሱ እጅ ነው እና ቢፈልግ ይፈታዋል ቢፈልግ ያቆየዋል ማለት ነው። እና በዚህኛው አባባል ምን ማለት ነው? እሷም ያው ገንዘቡን አልፈልገውም ብላ አፉ ካለች፣ እሱም ደግሞ በበኩሉ አይ ትዳሩ ቢቀር ደግሞ ገንዘቡን ማለምን ይቀራል ብሎ ግድ የለምን አይከብደኝም ገንዘቡን በሙሉ ውሰጂ ካለ ያው አንተ ትብስ አንቺ ትብስ ተተባባሉ ማለት ነው። ይህ ጊዜ እሷም አፉ በማለቷ ሊቀርለት ይችላል። እሱም ደግሞ በፍቃደኝነት ግማሹን ብቻ ሳይሆን ሙሉውንም ቢሰጥ ይሆን ይችላል ማለት ነው። ወአንተ አቅዋ አቅረቡ ሊተቅዋ እና ሁለታችሁም በይቅርታ ማለፋችሁ አላህን ወደ መፍራት ያቀርባችኋል። እሷም ባልተጠቀመበት ነገር ከምታስከፍለው እሱም ደግሞ ትዳሩ ቢቀር እንደገና ገንዘቤ ይመለስ ከማለት ገንዘቡን ሁላቸውም ቢገፋፉትና ይቅርታን ቢመርጡ በሁሉም በኩል አላህን ወደ መፍራት ያቀርባቸዋል። ወላ ተንሰው ልፈጥለ በይነኩም በአጠቃላይ በመካከላችሁ ያለን ትሩፋትና መልካም አድራጎት አትርሱ። ሰው ማለት ያው ለሰው ርኅራሄ ያለውና የሰውን ክብር የሚያቅ ነው ማለት ነው። ገንዘብን ብቻ በማስቆር የሰዎችን ክብርና ሞራል የሚነካ ነገር መስራት የለባችሁም። እና ያው ኒካሁ ባይሳካ ገንዘብ እንኳን ሰጥቷታል እንዲባል ወይም ደግሞ እሷ ትዳሯ ባይሳካላት ጥቅምስ አግኝታለች እንዲባልና አንዱ ሌላውን እንዲያከብር ያስፈልጋል ማለት ነው። ይሄን አትርሱ። ኢነላህ ቢማ ተዐመሉነ በሲር እና አላህ ሱብሃነሁ ወተዓላ በምትሰሩት ሁሉ ነገር በጥልቅ ተመልካች ነውና ይህንን አውቃችሁ ለሱም የሚያስደስተውን ለእናንተም የሚበጀውን ሁሉ አድርጉ ማለት ነው። حافظوا على الصلوات والصلاة الوسطى وقوموا لله قانتين. فإن خفتم فرجالا أو ركبانا فإذا أمنتم فاذكروا الله كما علمكم ما لم تكونوا تعلمون. والذين يتوفون منكم ويذرون أزواجا وصية لأزواجهم متاعا إلى الحول غير إخراج. فإن خرجن فلا جناح عليكم فيما فعلن في أنفسهن من معروف والله عزيز حكيم. وللمطلقات متاع بالمعروف حقا على المتقين. كذلك يبين الله لكم آياته لعلكم تعقلون. حافظوا على الصلوات والصلاة الوسطى. በዚህ በጋብቻና በፍቻ አካባቢ ላይ በምትንቀሳቀሱበት ጊዜ የኔን ሐቅ ሶላቴን እንዲያትረሱ ጠብቁ ይላል። እንግዲህ ሰዎች የሚያበሳጭና የሚያናድድ ነገር ሲያጋጥማቸው ያንን የራሳቸውን ሐጃ ሲያሯሩጡ የአላህን ሐቅ መዘንጋት ያለ ነገር ነው። ያንዳ ይሆን የሶላቴን ነገር አደራ ይላል። እና አምስቱም ወቅት ሶላቶች ጊዜያቸው ተጠብቆ ስርዓታቸው ተሟልቶ በደስታም በመከራም ጊዜ መሰገድ ያለባቸው። በደስታም ጊዜ ጋብቻው እንግዲህ ግርግር በሰርጉ በዛ አካባቢ ሲሆን ሰዎች ኢባዳን ትኩረት አይሰጡም ማለት ነው። እንዲሁም ደግሞ ጠብና መለያየት ብጥብጥ በሚፈጠርም ጊዜ በንዴትና በብስጭት ላይ ሲሆኑ የሶላትን ነገር ይዘነጋሉና ያንዳ ይሆን በነገራችን ላይ የሶላቶችን ነገር አደራ ይላል ማለት ነው። በተለይም የመካከለኛው ሶላት ወይም ታላቋ ሶላት ይላል። እሷም ሶላት አልዓስር ናት ማለት ነው። ከአምስቶቹ ሶላቶች መካከል ከበፊቷ ሁለት ከበኋላዋ ሁለት ያለች በመሆኗ መካከለኛ ትባላለች። ወይም ውስጧ ማለት ፉድላ ማለት ነው። በደረጃ የበለጠችና የላቀች ሆነ። ሶላት አልዓስር እንግዲህ መላእክቶቹ የቀን ተረኞችና የሌሊት ተረኞች የሚቀያየሩባት ሰዓት ላይ ስለሆነች እሷ ከሌሎቹ ሶላቶች የላቀችና የበለጠች ተደርጋለች ማለት ነው። እና በተለይም እቺ ሶላት አልዓስር እንደገና ደግሞ አጉል ሰዓት ላይ ነው ያለችው። ሰዎች በስራ ላይ ይውሉና ስራቸውን በሚያገባድዱበትና መውጫቸው በሚደርስበት ሰዓት ላይ በመሆኑ አሻቃይ ናት። እቺ ስራ አስተካክለ ለተርፍብኝ ነው ምናምን ይያለቀልው ይንጠለጠልና ሶላቱን ይጎዳዋል ማለት ነው። እንደዛ እንዳይሆን የሶላቶችን ጉዳይ አደራ። በተለይም ታላቋን ወይም መካከለኛዋን ሶላት አስርን በማንኛውም ምክንያት እንዲያታጓድዱና እንዲያትጎዱ ማለት ነው። በሌላ አባባል ደግሞ ሶላትን በመሐከል ጣልቃ ያስገባው እዚህ ማህበራዊ ጉዳይ ላይ ሰዎች ብዙ ጊዜ እንግዲህ በደስታና በመከራ አካባቢ ላይ ሲሆኑ ልባቸው ይንጠለጠላል። እና የዛ ጊዜ ንዴት ካለ ሰዎችን ያው የሚጠላውን ሰው ለመጉዳት ነው የሚያስበው ሰው ማለት ነው። ሶላት ደግሞ እነ ሶላት ተና አንል ፈሻ ይወል ሙንከር ተብሏልና በዛ በግስጭትና በንዴት ላይ እያለ ወዳውኑ ወደ ሶላት የተመለሰ እንደሆነ ራሱን ለመግዛትና ለማረጋጋት ላለመሳሳት ይረዳዋል ሶላቱ ማለት ነው። ስለዚህ ነው የሶላትን ነገር በመሐከል ቸል እንዳትሉት በማለት ለዛው ለችግሩም መፍትሄ አጥዋጽ ያደርጋልና ማለት ነው። ወቁሙ ሊላሂ ቃኒቲን። እና ደግሞ ሶላትን ስትቆሙ ለይስሙላ መገተር ብቻ ሳይሆን ከልባችሁ አላህን የፈራችሁና ያከበራችሁ ናችሁ በትህትና ነው መስገድ ያለባችሁ። እንደው አንዳንዱ ዝም ብሎ ጎንበስ ቀና ረካውን ቋቁጥሩን በማያቀው መልክ ቁጭ ብድግ ማለቱ አይደለም ቁም ነገሩ። ስትቆሙ አካላችሁንም ልባችሁንም ለአላህ ሰጣችሁ አላህን በከፍተኛ አክብሮትና ፍርሃት ነው መስገድ ያለባችሁ ይላል። فإن خفتم እና ሶላት በምትሰግዱበት ሰዓት ደግሞ ያከበሉ ጸጥታ ታውቆ ስጋት ቢያጠቃችሁ እና ቁሞ ለመስገድ አንድ ቦታ አደጋ ይደርስብናል የሚል ስጋት ቢሰማችሁ ፈሪጃለን አው ሩክባና ፈሶሉ ሙሻተን አው አለል ሐይዋን ያለ ደዋብ እንደማለት ነው። በእግራችሁ እየተጓዛችሁ ወይም በእንስሳዎች ላይ ተቀምጣችሁ መስገድ ትችላላችሁ። ዋናው ጊዜው የመከበሩ ነው የሶላት። እና አላህ Subhanahu Wa Ta'ala ያዘዛችሁ ነገር በሚቻለው አቅም መከበሩና መፈጸሙ ነው እንጂ ያስተጋገዱ ፍርአት እንደ ሁኔታው ይሻሻላልና ችግር ካለ አስቸኳይና ወይም የሚያሰጋ ነገር ካጋጠማችሁ በእግራችሁም እየሄዳችሁ መስገድ ትችላላችሁ። እንግዲህ በሰላም ጊዜ አንድ ሰው አንድ ቦታ ቆሞ እንኳን መሄድ መራመድ ቀርቶ መዘዋወርና እንደዚህ ካለበት ቦታ መንቀሳቀስ እንኳን አይፈቀድም ነበር። ግን ዶሩራ በሚመጣበት ጊዜ ሽብር ጦርነት በሚመጣ ጊዜ ቆሞ ለመስገድ አንድ ቦታ ከቸገረው ችግር አለና ብሎ ሶላቱን መተው የለበትም። እንግዲያውሳ በሚቻለው አቅም እየተንቀሳቀሰ እየሄደ እየሸሸ ወይም ውጊያ ላይ ከሆነ እያስተደደም ቢሆን በጥቅሻ መስገድ ይችላል እየተንቀሳቀሰ ማለት ነው። ወይም ደግሞ በመንቀሳቀሻ ሌላ የጋለበው ነገር ካለ እንደ በቅሎ እንደ ፈረስ ወይም ባሁን ጊዜ በራሪ ተሽከርካሪ ላይም ቢሆን ወይም በመርከብ በባቡር በመኪናም ቢሆን በሆነበት መጓጓዣ ላይ እየተንቀሳቀሰ በጥቅሻ መስገድ ይቻላል። ማሳለፍ የሚባል ነገር ግን አይታሰብም ነው የሚለው የሶላትን ክብደት ነው የሚያሳየው። ፈኢዳ አሚንቱም እና በችግር ጊዜ ወይ በእግራችሁ እየተጓዛችሁ ወይም ደግሞ በሌላ መንቀሳቀሻ መሳሪያዎች እየተጠቀማችሁ ስትሰግዱ ከቆያችሁ በኋላ ችግሩ ተወግዶ ጸጥታው በሚሟላበት ጊዜ ፈዝኩሩላህ ከማ አለመኩም ማለም ተኩኑ ተዕለሙን ቀደም ሲል ስለ ዲን ምንም ነገር የማታውቁ የነበራችሁትን ያሳወቃችሁና ያስተማራችሁ የሆነውን ጌታ አላህን እንደሚገባ አድርጋችሁ የሰላም ዒባዳ በማድረግ አውሱት ይላል። እና እንግዲህ ይህንን በግር እየሄዱ ወይም በመጓጓዣ ላይ እያሉ መስገድን በሰላምና በጸጥታም ጊዜ እንቀጥልበታለን እንዳትሉ ያለ ዶሩራ ሲባል ነውና የተፈቀደው። ጸጥታ ሲሰፍንና አካባቢው ሲረጋጋ የችግሩን አይነት አስተጋደር ሳይሆን ፊት ማታቁ የነበረውን አላህ ሶላትን እንዴት አድርጋችሁ እንደምትሰግዱ በቂያም በሩኩዕ በሱጁድ በጡምእኒና እንደምትሰግዱ እንዳስተማራችሁ ሁሉ በዛ መሰረት የሰላም ሶላት አሟልታችሁ ትሰግዳላችሁ። እና ፈዝኩሩላህ ማለት ፈሶሉ ሊላሂ ሶላተን ካሚላ ማለት ነው። በዚህ መልክ መስገድ አለባችሁ ይላል። ወለዚነ ዩተወፈውነ ሚንኩም እነዚያ ደግሞ ከእናንተ ከሙስሊሞች መካከል አጀላቸው በመድረስ በሞት የሚለዩአችሁ ወይዘሩነ አዝዋጀን እና ሲሞቱ የትዳር ጓደኛዎቻቸውን ሚስቶቻቸውን ትተው የሚሄዱ ከሆነ ወስየተን ሊአዝዋጅህም ለትተዋቸው ለሚሄዱት ባለቤቶቻቸው ኑዛዜ ማድረግ አለባቸውና ይህን ንገሯቸው ይላል። እና ኑዛዜው ምንድን ነው? መታአን ኢለል ሐውሊ ገይረ እኽራጅን ትቶባት ከሞተው ቤት ሳትባረር አመት ድረስ በሱ ወጭ በሱ ዕቃ እየተገለገለች መቀመጥና ሀዘኗን መወጣት አለባት የሚል መብት ሰጥቷት እንዲሄድ ሟቹ ይላል። እና እንግዲህ አንዳንድ በተሰም መጥፎ ነው። ሰውየው በሚሞትበት ጊዜ ወዳውኑ ሴትየዋን በሀዘን ላይ ያለች በቃ ቤታችንን ልቀቂ ምን አለሽ ካሁን በኋላ ሂጂ ብለው እሷን ችግር የሚፈጥሩባት ይኖራሉ። እንደዛ አይነት ችግር እንዳይመጣባት እንደማይድን በሚያቅበት ጊዜ በሉ እንግዲህ አንድ ነገር የሆነ እንደሆነ ባለቤቴን አመት ድረስ በቤቴ በንብረቴ ላይ ተቀምጣ ሀዘኗን እንድትወጣ ማንም እንዳይነካት ብሎ መብት ሰጥቷት ይሂድ ማለት ነው። فإن خرجنا ሴቶች ራሳቸው በፍቃዳቸው ከወጡ ግን فلاجنا عليكم በእናንተ በሟች በተሰቦች ላይ ወንጀል የለባችሁም فيما فعلن في انفسهن من معروف ራሳቸው በራሳቸው ህጋዊ የሆነ ነገር በማድረግ በሚያረጉት እንቅስቃሴ እናንተ ተጠያቂዎች አትሆኑም። ውጪ ብላችሁ እንዳታባረሯት ነው እንጂ የተባላችሁት። እሷ ራሷ ፈልጋ ከወጣች ለምን ወጣች ተብለው እምትጠየቁ አይደላችሁም። ግን አወጣጧ የማያስጠይቃችሁ ህጋዊ ከሆነ ነው። ለብልግና የምትወጣ ከሆነ መቆጣጠር አለባችሁ። ግን እሷ ለሀጃዋ ያው መጥፎ ነገር ሳትሰራ አንዳንድ ጊዜ መውጣት ያስፈልጋት ዘመድ ጥያቄ ወይም አንዳንድ የሚያስፈልጋትን ነገር ለመግዛት ከሆነ በዛ አትጠየቁበትም ነው የሚለው። ወላህ አዚዙን ሐኪም ለማንኛውም አላህ ከማንኛውም ኃይለኛ በላይ የበለጠ ኃያልና አሸናፊ እንዲሁም ደግሞ በአስፈራሩ ስተት የሌለበት ፍጹም ጥበበኛ መሆኑን አውቃችሁ መብቱን ማክበርና መመሪያውን መከተል አለባችሁ ይላል። እና ይህ አያት ቀደም ሲል በአወለል እስላም ላይ የተደነገገና ለተወሰነም ጊዜ ሲሰራበት የቆየ ቢሆንም በአሁኑ ጊዜ ተሰርዟል። በዛ በአያተል ሚራት የተለወጠ ነው ማለት ነው። አመት ድረስ እንግዲህ በቤቱ በንብረቱ ተቀምጣ ማንም ሰው እንዳይነካት የተባለው የውርስ አያቶች ከመወረዳቸው በፊት ነው። የውርስ አያቶች ከወረዱና እንዲሁም ደግሞ ቀደም ብሎ ቅድም አርባአት አሹሪ ወአሽራ የሚለው አያት ከመጣ በኋላ ይህ አያት ተሰርዟል። ከስራ ላይ ሊውል አይችልም ማለት ነው። ምክንያቱም አመት ድረስ በጃሂልያ የተለመደ እጃ ነበረ ወጥሮ ያንን ለተወሰነ ጊዜ አጽድቆት ነበር ማለት ነው። ያንን እንደገና በአራት ወር ከአስር ቀን በሚተካው ጊዜ አመት ድረስ የመቀመጥ መብቷ ተገደበ ማለት ነው። አራት ወር ከስር ቀን ከሞላት የውርስ ድርሻዋን ይዛ መገለል እንጂ የቤተሰቡን ሁሉ ንብረት ይዛ መቀመጥና ማጉላላት አትችልም ማለት ነው። እና ውርስም ደግሞ ያው ሌሎች ቤተሰቦች የሚገባቸውን ነገሮች ወዳውኑ መጠየቅ ይችላሉ። ንብረታቸው በሷ እጅ ተይዞ አመት ድረስ ሌሎቹ ሊቸገሩ ይችላሉና ቀደም ሲል የነበረ ነው እንጂ የውርስ አንቀጾች ከወረዱ በኋላ ወዳውኑ እንደሞተ በሳምንትም ሆነ በሶስት ቀን ተሰባስበው ለሷም የሚደርሳትን ሐቋን መስጠት፣ ሌሎችም የሚገባቸውን መከፋፈል፣ ከዛ በኋላ ባታየት ለማንኛውም ቤት ትቆይ ካሉ ሊያቆዩት ይችላሉ ማለት ነው። አለበለዚያ የውርስ ድርሻዋን ከያዘች ያው ዒዳዋን ከቤተሰቦቿም ጋር ልትጨርስ ትችላለች። ግን የዒዳውን ጉዳይ በትውስትም ደረጃ ሐቁ ቤቱ አብዛኛው የነሱ ከሆነ ለምሳሌ የልጆች ወይም የወላጆች ያው የቆየሽበት ቤት ስለሆነ ዒዳሽን እዚሁ ጨርሽ ብለው ያጨርሷታል። አራት ወር ከአስር ቀን ከጨረሰች በኋላ ግን የውርስ ድርሻዋን ይዛ መሄድ እንጂ አመት ድረስ በቤት በንብረቱ እጠቀማለሁ የሚለው ሊቀጥል አይችልም ማለት ነው። ግን ቀደም ሲል የነበረው ህግ እንዲህ ነበርና በውርስ አንቀጽ የተሻረ መሆኑን ለማሳየት ነው። ወልልሙጠለቃቲ መታኡን ቢልማዕሩፊ ሐቀን አለል ሙተቂን። ለተፈቱ ሴቶች ደግሞ በህጋዊና በተለመደው ሁኔታ እነሱን የሚያስደስት መሸኛ ይደረግላቸዋል። ይህም አላህን በሚፈሩ ሙእሚኖች ዘንዳ ቸል የማይባልና የማይታለፍ መብት ነው ይላል። እንግዲህ ምንድን ማለት ነው? እዚህ ላይ የፈለገው አንድ ሰው እንግዲህ ሚስት አግብቶ ከቆየ በኋላ ድንገት ትዳሩን የሚያፈርስ ችግር ተፈጥሮ የተለያዩ እንደሆነ መሯንም ከወሰደች በኋላ ብዙ ጊዜ አብራ የቆየ ሴት ከቤት ወጥታ በምትሄድበት ጊዜ መርሽን ወስደሻል ምን አለሽ አይባልም። እዛ አብራ ተቀምጣ ካፈራችው ንብረት ወይም እሷ ባትከስብም እንኳ አላህ ከሰጠው ገንዘብ የተወሰነ እሷን የሚያስደስት ነገር መስጠትና መሸኘት አለበት እንጂ በቤት ሙሉ ያለው ንብረት እንዳለ ሆኖ እሷን እንዳውዝም ብሎ ሌለበሽውን ብቻ ይዘሽ ውጪ አትባልም። እንግዲያው እሷ ሰውየው ባታየት የተወሰነ ይህን ያህል ክፍል ባይባልም ነው የሚለው። መሯን ከሰጠ በኋላ እንደገና ሀብታም ከሆነ በሀብታምነቱ፣ ድሃም ከሆነ በድህነቱ ባለው አቅም የተወሰነ ገንዘብ መስጠት ይኖርበታል ማለት ነው። ይህም አላህን በሚፈሩ ሰዎች የተደነገገ ግዴታ ነው ይላል። እና ብዙ ጊዜ እንግዲህ ሰዎች በውለታ የሌለን ነገር አንሰጥም ይላሉ። ግን አላህ ሱብሓነሁ ወተዓላ በመፈቃቀድና በመከባበር ማድረግ የሚገባ ነገር ያለ መሆኑን ነው የሚያስታውሰን ማለት ነው። እና ሴትዮዋ መህሯን ብቻ ይዛ ትሄድ ማለት የለባችሁም። ካለ ንብረታችሁ እንዳቅማችሁ መጠን ራሳችሁ ከህሌናችሁ ጋር ተማክራችሁ እቺ ሴትዮ በዚህ ቤት ይህን ያህል ቆይታ ስትሄድ እኔ አላህ ከሰጠኝ ገንዘብ ምን ላድርግላት በማለት የአንድ ነገር ስጧቸው። ጥሬ ገንዘብም ሆነ ወይም አልባሳት፣ ጌጣጌጥ የሚሆን ነገር፣ የሚያስደስት ነገር ወይም ከተቻለ መቋቋሚያ የሚሆናቸው ነገር ሰጥታችሁ ሸኟቸው። ይህ እኔም በሚፈሩ ባሮች ላይ እንደ ግዴታ የተጣለና ለሚሰናበቱ ሴቶችም እንደ መብት የተደረገ ነገር ነው ማለቱ ነው። كذلك يبين الله لكم آياته እና በዚህ በጋብቻና በመለያየት ዙሪያ የሚያስፈልጓችሁን አንቀጾች አላህ በዚህ መልክ ይገልጻልና ያብራራል። ለአለኩም ታቂሉን አላህ ሱብሃነሁ ወተዓላ ለእናንተ የሚበጃችሁን መመሪያ በሚያወርድላችሁ ጊዜ እናንተም ደግሞ ጥቅማችሁን ከጉዳታችሁ ለይታችሁ ትረዱ ዘንድ ለማስቻል በዚህ መልክ ነው መመሪያውን የሚያወርድላችሁ ይላል። ألم تر إلى الذين خرجوا من ديارهم وهم ألوف حذر الموت فقال لهم الله موتوا ثم أحياهم إن الله لذو فضل على الناس ولكن أكثر الناس لا يشكرون وقاتلوا في سبيل الله واعلموا أن الله سميع عليم من ذا الذي يقرض الله قرضا حسنا فيضاعفه له أضعافا كثيرة والله يقبض ويبسط وإليه ترجعون አለም ተረ ኢለ ለዚነ ኸረጁ ሚን ዲያሪሂም ወሁም ኡሉፉን ሐዘረ ልመውት። እነዚያ ከሀገራቸው ሞትን በመፍራት ሸሽተው የወጡ የሆኑትን በብዙ ሺህ የሚቆጠሩ ህዝቦችን ታሪክ አየህን ወይስ ስለ እነሱ የደረሰ ነገር አለ? ይላል ነቢዩን አለይሂ ሰላቱ ወሰላም። ወይም ለማንኛውም ሰው ነው ስለ እነዚህ ሰዎች ወሬ ሰምታችኋል ወይ ማለቱ ነው። ሊነግር ሲፈልግ በጥያቄ መልክ ልብን ለማንጠልጠል አቀረበው ታሪኩን ማለት ነው። እና እነዚህ ሰዎች እንግዲህ በአንድ ወቅት እንደሚባለው የበሽታ ወረርሺ በሽታ ገባና በሀገራቸው ህዝብን ጥርቅ አርጎ አጠፋ ይባላል። እና ከዛ ከእልቂት የዳኑ ታካባቢው ቶሎ ፈጥነው የለቀቁና ወደ ሌላ ሀገር የበቀጡ ሰዎች ብቻ ነበሩ። እና ይህ በሽታ እንግዲህ በዚህ መልክ ብዙ ህዝቦችን ጨርሶ ታለፈ በኋላ እንደገና እነዛ ወደ ጎረቤት ሀገር ሸሽተው የቆዩት ተባራሪዎች ተመልሰው በሀገሪቱ ላይ እርባታቸውን ቀጠሉ ይባላል። እንደገና ተብዙ ጊዜ በኋላ ያው አይነት ተመሳሳይ በሽታ ዙሮ ይመጣል። ይህ ጊዜ ሰው በተጅሪባ ወይም በሙከራና በልምድ ብዙ ቀት ያገኛል እንደሚባለው ያ አይነት በሽታ የዛ ጊዜ ሲመጣ ታካባቢው የሸሸ ሰው ብቻ ነው ሊድን የቻለው። ስለዚህ መሸሽ አለብን አሉና አንድ ጊዜ ካሉበት ተነስተው ተግፈልፍለው ወደ 70,000 የሚሆኑ ህዝቦች አገር ለቀው ሸሹ ይባላል። እና በጊዜያቸው የነበረው ነብይ አትሽሹ አላህ የቀደረው አይቀርም ብሎ ቢመክራቸው ጆሮ ዳባ ልበስ በማለት ሽሽት ሄዱ። እና ልክ እዛ ሸሽተው ከሄዱበት አገር በአንድ ጊዜ አላህ ሱብሓነሁ ወተዓላ ዳር ተዳር እንዲያልቁ አደረጋቸው። እዚህ በሽታው እያሳመመ እያቆየ ነበረ። እዛ ግን በአንድ ጊዜ እንደ ንፋስ በሽታ መጣና ዳር ተዳር ጭጭ አደረጋቸው ይባላል። ይህ ጊዜ አላህ ሱብሓነሁ ወተዓላ ቁድራውን ካሳየ በኋላ ነቢዩ እንደገና አልቅሰው ዱዓ ሲያደርጉላቸው ሕዝቅኤል ይባሉ ነበር የወቅቱ ነቢይ ይባላል። እንደገና አላህ ሱብሓነሁ ወተዓላ ከአንድ ሳምንት በኋላ እንዲድኑና እንዲነሱ እንዲመለሱ አደረጋቸው ይላል። ይህ በአንድ በኩል ሲሆን፣ በሌላ በኩል በጊዜያቸው የነበረው ንጉስ ሙስሊም ነበር፣ ሙጃሂር ነበር ይባላል። እና የካፊር ጥላቶች እያጠቁ ስላስቸገሩት ህዝቡን ክተት አወጀ። እና እንግዲህ ፊሰቢልላህ ጅሃድ መውጣት አለብን ተነሱ ዝመቱ ብሎ በሚጠይቃቸው ጊዜ ይህ ሰውዬ በጦርነት ሊያስፈጀን ነው እንደ በማለት ሽሽት ወደ በረሃ ሄዱ ይባላል። የዛ ጊዜ አላህ ሱብሓነሁ ወተዓላ ተቆጣባቸውና እንዴት አሚራችሁ ጥሪ እያደረገላችሁ እናንተ ከመሸሽታችሁ የት ልገቡ ነው? እስቲካመለጣችሁማ ብሎ ወዳውኑ አደገኛ በሽታ አምጥቶ በአንድ ጊዜ ፈጃቸው ይላል። እና በዚህም ጊዜ ያው ነቢዩ ዱዓ አደረጉና እንደገና ከአንድ ሳምንት በኋላ እንዲመለሱ ተደረጉ። ዳኑና እንደገና ያው በመደበኛ እድሜያቸው በየነሰከፋቸው እንደ ማንኛውም ሰው ሊሞቱ ቻሉ ይባላል። ይህ እንግዲህ ትልቅ ታሪክ ነው። በብዙ ሺህ የሚቆጠሩ ነው የሚለው የታሪክ ጸሐፊዎች እስከ 70,000 አድርሰዋቸዋል ብዛታቸውን። ይህ 70,000 ህዝብ በአንድ ጊዜ እመት ሆኖ ካለቀ በኋላ እንደገና አላህ ሱብሓነሁ ወተዓላ መልሶ አዳናቸውና ሊኖሩ ቻሉ። ይህ ምንድን ነው የሚያሳየው? እንግዲህ ኢነል ሐደር ላይውግኒ ሚነል ቀደር፣ ጥንቃቄ ከአላህ ውሳኔ አያድንም የሚባለውን አነጋገር ነው የሚያረጋግጠው ማለት ነው። ጥንቃቄ እንደ ሰበብ እንጂ ከአላህ ፍርድና ውሳኔ እንደ ማምለጫ ተደርጎ መወሰድ የለበትም። እና በበሽታውም ጊዜ ሆነ በጦርነቱ ጊዜ እነሱ ከዚህ ታካባቢ ሸሽተን ከሄድ እንድናለን እና እናመልጣለን ብለው በሙሉ ልቦና ስለሄዱ አላህ ደግሞ ሱብሓነሁ ወተዓላ እኔ ሙት ያልኩት ሰው በማንኛውም ቦታ ሊያመልጥና ሊድን አይችልም ብሎ አሳያቸው ማለት ነው። فقال لهم الله موتوا ان الذين سوت الله بهربت بوتا الهقوا بلوا عززنا وداونو بتزازو مترت علقوا بعدكنيا بشتا معناتنو ثم احياهم كتنش قيتا بوالا اندغنا اداناچو ان الله لذو فضل على الناس الله سبحانه وتعالى بتوش لا يتلم تروفات بالبيت نونا الناسو بيعطفوم اسو بزو غزي يچكنو ايچكنباچوم يان مدبنيا ادمياچون سايچرسو لقطات نبرنا يگدلاچو እንደገና በነብዩ ዱዓ ሰበብ መለሳቸውና አዳናቸው ማለት ነው። ወላኪና አከረና ሲላሽኩሩን ግን ከሰዎች አብዛኛዎቹ ጌታ የሚውልላቸውን ውለታ ተገንዝበው ተገቢውን ምስጋና አያቀርቡም እንጂ አላህ ሱብሓነሁ ወተዓላ ምንጊዜም በሰው ልጅ ላይ ጨክኖ አይጨክንም ሩህሩህ ነው በማለት ታሪኩን ያስታውሳል ማለት ነው። እና ይሄንን እንግዲህ ታሪክ እንደ መግቢያ ያደረገው ወደፊት ጂሃድ ሊያዝ ስለፈለገ በእነዚህ በሚቀጥሉት አያቶች ይህንን ታሪክ ግንዛቤ ውስጥ እንዲያገቡና ሙእሚኖች ጂሃድ መጣ ስለተባለ እልቂት አድርገው እንዲያዩትና እንዳይጨነቁ፣ አትክረሚ ያላት ነፍስ ምንጊዜም አትከርም፣ አትሙች ያላት ደግሞ ጦርነት ብትገባ ማትሞትም በማለት የቀደርን ግንዛቤ በልባቸው እንዲሰርጥ ለማድረግ ነው ማለት ነው። وقاتلوا في سبيل الله ان انغدي مانኛውም ሰው ከእድሜው የማይቀድም ወይም የማያልፍ መሆኑ ከተረጋገጠ እናንተ ሙእሚኖች ጥላቶቻችሁን በአላህ መንገር ተጋደሏቸው ይላል وعلموا وقوم ان الله سميع عليم الله سبحانه وتعالى የምትናገሩትን የሚሰማ የምታስቡትንና የምትሰሩትን በጥልቅ የሚያቅ መሆኑን ወቁና ለጌታችሁ ትእዛዝ አውንታዊ ምላሽ ስጡ በማለት ጥያቄ ያቀርባል። አይ ጂሃድማ ከሄርን እንሞታለን እናልቃለን ካላችሁ ያ የቅድሙ ታሪክ አስተውሱት። የሸሹትም አላመለጡ ከሞትም ማላችኋለሁኝ ነው የሚለው። እና እዚህ ላይ እንግዲህ ጂሃድ በሚባልበት ጊዜ ጂሃድ ሁለት መሰረታዊ ነገሮች ካልተሟሉ በስተቀር ሊሆን አይችልም። አንደኛ ያው በአካል በቆራጥነት ለመታገል መነሳት፣ ሁለተኛ ደግሞ የገንዘብ ኃይልን ማሰለፍ ያስፈልጋል ማለት ነው። ስለዚህ በብዙ አያቶች ወጃይዱ ፊሰቢልላ ቢአምዋሊኩም ወአንፉሲኩም ነው የሚለው። እንደውም ገንዘብን በማቀደም ገንዘቦቻቸውንና ራሶቻቸውን በማሰለፍ በአላህ መንገድ ተጋደሉ ይላል። ምክንያቱም ገንዘብ ማለት ለጦርነት እንግዲህ ዋና ጉልበቱ ነው። ትጥቅና ትንቅ ካልተሟላ ባዶቹን ዝም ብሎ ጥላት ቢሄድ መታጨድ እንጂ ሌላ ውጤት ሊያመጣ አይችልም። ስለዚህ ለዘመቻው የሚያስፈልጉትን ቅድመ ዝግጅቶችና እንዲሁም ቢያንስ መሰረታዊ የሆኑ ትጥቅና ትንቆችን ለማሟላት ብዙ ገንዘብ ማውጣት ያስፈልጋልና ከዚህ ጋራ በማያያዝ ቀጥሎ መን ለዚ ይቅሪዱላህ ቀርዶን ሐሰና ይላል። ለመሆኑ ማን ነው ያ ለአላህ መልካም የሆነን ግዳጅ የሚያጋድድ ወይም የሚያበድር ይላል። فيضاعفه له واضعافا كثيره ان يعني يابدرون ويم يغددون جنزب الله سبحانه وتعالى تجزي بوالا بتدرب ادركو يمملسلت ما انو كان انت مكاكل بمالت يطيقال ان بليلا قوتا بجنزباچونا بنفسوچاچو تغادلو نبر ميلو اهون كن جنزبن بسل بتام اندا ماراكنا اسدساچ بهونا انغاغر ሰዎች ስስት እንዳያሸንፋቸው ለጂሃድ እኮ ገንዘብ ማውጣት ማለት ለአላህ ገንዘብ ማበደር ማለት ነው። እና በሐዲስ አልቁርስ እንዳለው ማን ደለዲ ይቅሪዱ ገይራ አዲሚን ወላ ዘሉም ይላል። ሳያጣ ብድር ለሚጠይቀው ኃይል ማን ነው የሚያበድረው? እንደገና ደግሞ ተተበደረ በኋላ ለማይከዳና ለማይበድለው ኃይል ማን ነው የሚያበድረው ይላል። እና አላህ ሱብሃነሁ ወተዓላ እንግዲህ በብድር መልክ የገለጠው ምንድነው? ፊሰቢልላህ የተወጣ ገንዘብ እንደማንኛውም ገንዘብ ወጥቶና ጠፍቶ የሚቀር አይደለም። ለታማኝ ሰው የተበደረ ገንዘብ ለጊዜው እንኳን የኛው ሰው እየቢጠቅም ዙሮ ዙሮ ለባለቤቱ መመለሱ የማይቀር ነውና አሁንም ፊሰቢልላህ የወጣ ነገር መልሶ እንደውም ጥፍር ሆኖ ተርፎ የሚመጣ መሆኑን ለማረጋገጥ ሲል ነው በዚህ አይነት አገላለጽ የገለጸው ማለት ነው። እና ያንኑ አይነቱን ብቻ ሳይሆን በብዙ ጥፍ ደርቦ ደራርቦ ነው የሚመልስላችሁ ይላል። እና አላህ Subhanahu Wa Ta'ala ለፈተና ነው። ሰዎች እንግዲህ ለዲናቸው ለአላህ ፍቃድ ብለው ያወጡ እንደሆነ ያንን ነገር መልሶ ለተካቸዋለሁ ብሎ ቃል የገባው ኢማናቸውን ለመመዘን ነው እንጂ ችግሮት አይደለም። እነሱ ሳይወጡም ገንዘቡን በተአምር ሊያመጣው ይችል ነበር ማለት ነው። ግን አላህ Subhanahu Wa Ta'ala የነ አይነት እንግዲህ አነጋገር በሚናገርበት ጊዜ ጌታችን ያለንን ማድረግ አለብን የፈለገው ገንዘብ ይቅርብኝ የሚለውን ቆራጥና አወላዋውን ለመለየት ፈልጎ ነው ማለት ነው። والله يقبض ويبسط እና የገንዘብ ነገር ሲነሳ ብዙ ጊዜ የገንዘብ ባለቤት የሆኑ ሰዎች ያወጣን እንደሆነ ገንዘባችን ያልቀብናል ኪሳራ ላይ እንወድቃለን ብለው ይፈራሉ። ይሄ አይምሰላችሁ ሲሳይን የሚያጠፋው ሆነ የሚያጠፋው አላህ ብቻ ነው። በተለምዶም መስጠት ቤት አይፈታም እንደሚባለው ሰው ቸር ስለሆነ አይደያይም። ናርባይ በሌላ ምክንያት ካልሆነ በስተቀር በቸርነቱ የሚደያይ ሰው የለም ማለት ነው። እና ደህ ያለው ደግሞ አስር ጊዜ ቢንቀባቀብና ቢቆጥብም በአንድ አደጋ መክሰሩ የማይቀር ነውና የማግኘትና የማጣት ጉዳይ በእኔ እጅ እንጂ በእናንተ ጥንቃቄና ብልጣብልጥነት አይምሰላችሁ። ስለዚህ አውጡት በቁም ነገር ይላል። ወኢለይ ቱርጃኡን ለማንኛውም የሥራ ወረታችሁን ለመረከብ በመጨረሻ ዙራችሁ የምትመለሱት ወደሱ ብቻ ነውና የዛ ጊዜ የሚጠቅማችሁን ነገር ለማግኘት አሁን ማውጣት ይፈልግባችኋል ነው። ألم تر إلى الملأ من بني إسرائيل من بعد موسى إذ قالوا لنبي لهم ابعث لنا ملكا نقاتل في سبيل الله قال هل عسيتم إن كتب عليكم القتال ألا تقاتلوا قالوا وما لنا ألا نقاتل في سبيل الله وقد أخرجنا من ديارنا وأبنائنا فلما كتب عليهم القتال تولوا إلا قليلا منهم والله عالم بالظالمين ألم تر إلى الملأ من بني إسرائيل من بعد موسى كنبي الله موسى الفتبة على يا بني إسرائيل مكواننتوش وإن بالسلطاناتوش ودهونو تسوش تاريك وقت درسوه سلنسو يمتاكو نقر علنا إلى إنا يو تاريكاتشون لأسانا لنقر فلقونو انجري نبي الله موسى قال لفقو على بستاتشو فلك ብዙ ነቢያት እየተከታተሉ መጥተዋል ከነዛ ከተከታይ ነቢዮች ውስጥ ባንደኛው ወቅት ባንዳ አካባቢ የታወቁ ባላባቶችና መኳንንቶች ሰዎች ነበሩ ስለነዛ ሰዎች ታሪክ እስቲ አላውሳለህ ማለት ነው ይልቃሉ ለነብይ ለሁም ባትለና መልካ በግዚያቸው ለነበረው ነብያቸው እባክ ንጉስ ምረጥልንና ከመሐከላችን ንጉስ አንግሰህ መሪ ታደረክልን በኋላ ጥላቶቻችንን በዛ በመሪያችን አስተባባሪነት እንዋጋ የሚል ጥያቄ አቀረቡ የጎረቤት ሀገር ካፊሮች ያጠቁ ስላስቸግሯቸው እነሱ ጠንካራ መሪ በማጣታቸው የበታችነት ተደርሶባቸው ነበር ስለዚህ በጊዜው ለነበረው ነብይ ያቤቱ ታቀረቡ እንግዲህ ትክክለኛ አላህ Subhanahu Wa Ta'ala የሚደግፈው ንጉስ ከጌታ ጠይቅና እባክህ ሰይምልን ከዚያ በኋላ በዛ በአሚራችን ስር ሆነን እንጋደላለን ብለው ይጠይቃሉ ማለት ነው እና ይሄ በጊዜው የነበሩትና የተጠየቁት ነብይ ሸምዑን ይባሉ ነበር ይባላል ይሄ ጊዜ ነብዩ ይህ ጥያቄ ሲቀርብላቸው ሙቃቲል ፊ ሰቢልላህ አሁን በጠየቅነው መሰረት ንጉሱን ተሰየምክልን በአላህ መንገድ እንጋደላለንና ጥላቶቻችንን እንታገላለን ብለው ሲደነፉ ጊዜ ነብዩዎች መጨም አርቆ አሳቢና አጣዋጭ ነበሩና የሰዎችን ሁኔታ ገመገሙና ምን ይላሉ? قال هل عسيتم من كتب عليكم القتال الا تقاتلوا ምናልባት አሁን እናንተ እንደምትሉት ጌታን ጠይቀላችሁ የምፈልጉትን መሪ አብሰይምላችሁ ምናልባት ጥላቶቻችሁን ፈርታችሁ አንጋደልም ትላላችሁ ብዬ እፈራለሁኝ ለመሆኑ እርግጠኞች ናችሁ አሏቸው ማለት ነው ምክንያቱም አንድ ነገር አይደርስም መስሎ ሰው ሲደነፋ የደረሰ ጊዜ እንደገና ውጥንቅጥ ይሆናል እና እስራኤሎችን ደግሞ ጠባያቸውን ስለሚያውቁ አሁን ተልባችሁ ነው መሪ ስላጣችሁ ብቻ ነው ጂሃድ ማታረጉት ይሄንን መሪውን ቢሰይምላችሁ ባላችሁት መሰረት ተነስታችሁ ጥላቶቻችሁን ትዋጋላችሁ እኔ እንደማስበው እንደምገምተው ከሆነ ግን አይመስለኝም ተፈራላችሁ ጥላቶቻችንን እንደገና አንጋደልም ብላችሁ አላችሁን እንዳታፈርሱ ተጠንቀቁ አሏቸው ማለት ነው የግዚ የነሱ በአሳባቸው በመግፋት قالوا وما لنا الا نقاتل في سبيل الله እኛ በአላህ መንገድ ጥላቶቻችንን የማንጋደልበት ምን ምክንያት አለ وقد اخرجنا من ديارنا وابنائنا ከትውልድ ሀገራችን በጥላት ተባረን ተሰደን በግዞት ላይ ይያለን ከልጆቻችን ተለይተን ይያለን እንኳን ያአላህ ግዴታ ተጨምሮበት የራሳችን ጥቃትና ግፍስ እንድንታገል ያደርገን የለም እንዴ ለምን አንጋደልም አሉ ማለት ነው ይሽ እንግዳው ሳሉና ነብዩ ጌታን ጠየቁላቸው ይባላል እነዚህ ሰዎች መሪ ምረጥልንና እንዋጋለን ብለውኛል ጌታዬ አንተ ምን ትላለህ በማለት ይጠይቃሉ ይሽ አለና ለነብዩ መመሪያ ሰጣቸው ምን አይነት ሰው እንደሚመረጥ ማለት ነው በዛ በተሰጣቸው መመሪያ መሰረት አሚሩን ሲሰይሙላቸውና ፈለማ كتب عليهم القتال በጠየቁት መሰረት ያ የጂሃዱ ግዴታ ሲደነገግና ከአላህ ሲታዘዝ ጊዜ ተወለው الا قليل منهم ከነዛ ሲደነፉ ከነበሩት ህዝቦች መካከል በጣም ጥቂቶቹ ሲቀሩ አብዛኛዎቹ እንደተፈራው ስፈርተው አሸገሸጉ والله عليم بالظالمين ወትሮውንም እንዲህ አይነት በደለኛና ግፈኛ የሆኑትን ሰዎች አዋቂ ነውና ይሄን እንደማያረጉት ያወቀ ነው ያዘዛቸው ይላል እና ይሄም ታሪክ በተመሳሳይ መልኩ እንደቅድሙ ለኛ ኡመቶች እንደመመሪያ ሆኖ እንዲያገለግል ነው መጀመሪያ ሙእሚኖች ጥቂቶችና ጭቁኖች በሆኑበት ጊዜ በተፈቀደልን እያሉ አስቀድመው መጓጓት ያለ ነው በታሪክም። በሚፈቀድ ጊዜ ግን እንደገና መፍራትና መባባት ይመጣል ይላል። ሌላው እዚህ ላይ ሊያስታውሰን የፈለገው ቁም ነገር በኒ እስራኤሎች ተጥንት ጀምረው ነብይ በሚላክላቸው ጊዜ እንደገና መሪዎቻቸው የፖለቲካ መሪዎቻቸው በነብይ መመሪያ ነበር የሚተየሙት ማለትን ያመለክታል። እና ነብዩ ነው አሁንም ጊዜ በተለምዶ የተቀብ ንጉስ ነገሰ ተቀባ ይላሉ። እና በዛ ወቅት ነብይ ተልኮ ሲያበቃ ያንን ንጉስ የሚሆነውን ሰው ከመሐከላቸው መርጦ ይቀበዋል ይመርቀዋል። ከዛ በኋላ ከነብዩ መመሪያ እየተቀበለ እሱ ያ አመራሩን ይከተላል። ከላይ ሙሽሪፍ የሚሆነው ግን ነብይ ነው ማለት ነው በዛሬው ተገላቢጦሽ። ዛሬ ግን የሃይማኖት ሰው ከታች ሆኖ እንደገና ማንኛውም ዝም ብሎ ወመኔ sultani ይዝና ከዛ በኋላ ፖለቲካ ውስጥ መግባት የለባቸውም ይላል። ዝም ብሎ የሃይማኖት ሰዎችን እንደቃ ይገለገልባቸዋል ማለት ነው። በዛ ወቅት ግን የሃይማኖት ሰዎች ራሳቸው ናቸው ባለ sultanን የሚሰይሙት የሚቆጣጠሩትም እነሱ ራሳቸው ናቸው። ህዝቡን ይሄናውቆ ሹሙልን ብሎ ለነብዩ ነበር አቤቱታ የሚያቀርበው ነው የሚለው። እና በዛ መልክ ጠየቋቸው። ነብዩም ደግሞ ይሄ ጥያቄ አደገኛ ነው ዋላ አላህ ይሄን ጥያቄያችሁን መልስ ሰጣችሁ እንደሆነ ታፈርሳላችሁ አሏቸው። ለምን እናፈርሳለን? እኛ ጭቆናው ግፎ አንገፍግፎናል። አገራችንን ለቀን ተሰደን ልጆቻችንን ተለያይተን እስከመቼ ነው ምን ኖረው በውርደት ውስጥ? አስፈቅድልንና መሪውን ሹምልን እንጂ ግዴለም ለምን ዋጋለን ይያሉ ደጋግመው ወተወቱ። በዛ መሰረት እንደገና አላህን ጠይቀው ባለ ስልጣኑን ሲሾሙላቸው መፍራትና መባባት ጀመሩና እንደሆን እንደገና ወደ ኋላ ተመለሱ። ግን ከነሱ መካከል በቃላቸው የሞሉ የተወሰኑ ጥቂቶች እንዳሉ ሳይጠቅስ አልቀረም ማለት ነው። ታዲያ አሁንም እናንተ የዛ አይነት ስተት ውስጥ እንዲያትገቡ ተጠንቀቁ። መጀመሪያም ያልታዘዛችሁትን ነገር አስቀድማችሁ አትወቱቱ፣ ከታዘዛችሁም በኋላ ወደ ኋላ እንዳታፈገፍጉ ማለት ነው። እንደገና ማንኛውም ዝም ብሎ ወመኔ sultani ይዝና ከዛ በኋላ ፖለቲካው ውስጥ መግባት የለባቸውም ይላል። ዝም ብሎ የሃይማኖት ሰዎችን እንደቃ ይገለገልባቸዋል ማለት ነው። በዛ ወቅት ግን የሃይማኖት ሰዎች ራሳቸው ናቸው ባለ sultanን የሚሰይሙት የሚቆጣጠሩትም እነሱ ራሳቸው ናቸው። ህዝቡን ይሄናውቆ ሹሙልን ብሎ ለነብዩ ነበር አቤቱታ የሚያቀርበው ነው የሚለው። እና በዛ መልክ ጠየቋቸው። ነብዩም ደግሞ ይሄ ጥያቄ አደገኛ ነው ዋላ አላህ ይሄን ጥያቄያችሁን መልስ ሰጣችሁ እንደሆነ ታፈርሳላችሁ አሏቸው። ለምን እናፈርታለን? እኛ ጭቆናው ግፎ አንገፍግፎናል። አገራችንን ለቀን ተሰደን ልጆቻችንን ተለያይተን እስከመቼ ነው ምን ኖረው በውርደት ውስጥ? አስፈቅድልንና መሪውን ሹምልን እንጂ ግዴለም እንዋጋለን ይያሉ ደጋግመው ወተወቱ። በዛ መሰረት እንደገና አላህን ጠይቀው ባለ sultanን ሲሾሙላቸው መፍራትና መባባት ጀመሩና እንደሆን እንደገና ወደ ኋላ ተመለሱ። ግን ከነሱ መካከል በቃላቸው የሞሉ የተወሰኑ ጥቂቶች እንዳሉ ሳይጠቅስ አልቀረም ማለት ነው። ታዲያ አሁንም እናንተ የዛ አይነት ስተት ውስጥ እንዲያትገቡ ተጠንቀቁ። መጀመሪያም ያልታዘዛችሁትን ነገር አስቀድማችሁ አትወቱቱ፣ ከታዘዛችሁ